በነገረና ባስረዳናችሁ መሰረት አውቃችኋልና ተረድታችሁናል መስሎን ነበር። ማጂናሊ ሉሲደስ አርቢ እኛ በዚህ ሀገር ላይ ህገወጥና ብልግና ተግባር እናራምድናልና ፋፋ እንዳልመጣን የተግባባን መስሎን ነበር። ወማኩና ታሪኪ ለወጭም አይደለንም እኛ የዚህ አይነት ጸባይ ሲያልፍም አይነካን የተላላቅ ነብያት ዘርነን ብለናችሁ እንደገና እንደተራከው ሌባ ብላችሁ እንደጽፍሩን አላችሁ እንደ አሏቸው። አሉ ፈማጀዛኡ ኢንኩንቱም ካዲቢን እነዚህ ወታደሮች ግን ቃው እንዳደርግጠኛ ስለነበሩ ይህንን እንደዚህ የምታስቱትን ተውትና ጥራትና ንጋት ወደች ነው እንደሚባለው ምጡ ከሆናችሁ ግድ የለም ትገኛላችሁ። ግን ዋናውን ቁም ነገር ይልቁንስ ይሄ የተባለው ቃ እናንተ ውስጥ የተገኘበት ሰው በምን አይነት መቀጫ መቀጣት አለበት? የተገኘባችሁ እንደሆነ ያንን እቃውን ይዞ የተገኘውን ሰውዬ ምን አይነት መቀጫ እንደምንቀጣው ተወድሁ እናንተው ብትወስኑ ደስ ይለናል። እኛ የእኛ ገር ህግ ምናልባት ከባድ ሊሆን ይችላል እና እንዳትጎዱ እናንተ በመረጣችሁት አይነት ህግ ወይም በራሳችሁ ህግ እንድንዳኛችሁ ነገሩ ተፈጽሞ ከተገኘ በምን አይነት መቀጫ ይቀጣል አሉ። እንኩንቱም ካዲሚን ሌላ አይደለንም እያላችሁ ስትከራከሩ ውሸታ መሆናችሁ ከተደረሰባችሁ ሌላው መቀጣት ይኖርበታል አይደለም እንዴ? ታዲያ ያንን መቀጫውን ደግሞ በምን መልክ ብናረገው ይሻላል ብለው ይህንን ራሳቸው እንዲፈልሙ አደረጉ ማለት ነው። ቃሉ ጀዛኡ መውጅደ ቢራህሊ ፈሆ ጀዛኡ አሉ። ነገሩ አያድርገውና ሊሆን አይችልም እንጂ ሰርቆማ ከተገኘ ከኛ መካከል አንድ ሰው በእኛ ሀገር ህግ መሰረት ሲያምኑት የሰረቀ ሰው ያ ሌባው ሰውዬ ለሰረቀው ለንብረቱ ባለቤት ይሰጥና እሱ ራሱ ነው ዋጋ የሚሆነው። ማለት ምንድነው? በባርነት ተይዞ እዚሁ የጣውን ባለቤት ያገለግል ይኖራል። እንደዚህ ነው የኛ ሀገር ደንብ ብለው መመሪያ ሰጡ ማለት ነው። ከዳሊ ከነጂ ይዟልኝ ሲያምኑት የቀዳና ወዳጁን የበደለን ሰው እኛ የምንመነዳውና የምንቀጣው በሀገራችን እንደዚህ አድርገን ነው አሉ። ጥሩ፣ እኛም በዚህ እንስማማለን። እንግዲህ የተገኘባችሁ እንደሆነ እቃው የተያዘበት ሰው ያው ወደኛው እንደሚመለስ ነው፣ ሌሎቻችሁ ትለቀቃላችሁ አሏቸው። ከወዲሁ ገና ወንጀለኛው ሳይታወቅና ሳይረጋገጥ የመቀጫውን ተወሰነ ማለት ነው። ይህንን እንግዲህ ያደረጉበት ነቢዩላ ዩሱፍ በአገሪቱ ህግ መሰረት ልጁን መቅጣት አሁን የሚያስቡትን አላማ የማያሳካላቸው ሁነው ስላገኙት ነው አስቀድመው ይህን እንዲወስኑ ያደረገው። ምንድነው? በዛ በግብፅ ሀገር የነበረው ስርዓት የወትሮ ስርዓት ነው እና ያ ስርዓት ምንድነው? አንድ ሌባ ሰርቆ ከተገኘ አንደኛ ይገረፋል፣ ሁለተኛ የሰረቀውን እቃ በጥፍ ይከፍላል። ይህ ከሆነ ደግሞ ወንድማቸው እንዲጠቅሙ ቀርቶ የሚጎዳ ስለሚሆንባቸው አውቀው በዚህ ነው በእናንተ ህግ ነው የሚዳኘው አሉ። እነሱ ደግሞ አከበሩን መስሏቸው በእኛ ህግ ከሆነ የሚቀጣው ምንም አይደለም አሉና ያው ሌባ ሆኖ የተገኘው ሰውዬ ለባለ ንብረቱ እንሰጠዋለን እዙ አገልጋይ ሆኖ ይቀራል ብለው ወሰኑ። በዚህ መልክ ተስማሙና ፋበደ አዲአውዕየቲህም ቀብለ ውያይ አፌ ፍተሻ ተጀመረ ማለት ነው። እና ፍተሻው ደግሞ እንዳያስጣጣና እንዳይነቁባቸው አስቀድሞ የእቃ ቦታውን ትተው የወንድሙን የሚያምንን እቃ ወደ ኋላ አረጉና የሌሎችን መፈተሽ ጀመሩ ማለት ነው። እና አስሩን ሁሉ እንግዲህ ቁንጣል እየበታተኑ ይፈትሹ ጀመር። እና ሲፈትሹ አይገኝም፣ አሁንም ሲፈትሹ አይገኝም። ወደ መጨረሻ ተቃረቡ፣ ተደባደደ። እንዳው በእውነቱ በጣም እናዝናለን፣ ይቅርታ አድርጉልን፣ አደከምናችሁ፣ ጉዛችሁንም አደናቀፍ፣ እንዳው ላይገኝ ነገር ይላሉ አውቀው። በመጨረሻ የእሱ ብቻ ቀረ። የእሱ ብቻ በምትቀር ጊዜ አንዱ አውቆ እባክህ እንዳው ዝም ብለን ደከም እንጂ እንግዲህ ከአሁን በኋላ አልተገኘም፣ እነሱም ይሄዱ እኛም እንመለስ። ይህ ጊዜ እነሱ ራሳቸው አይ እንግዲህ ደክማችኋል፣ እስከ ዛሬ ተጉላልተናል፣ አሁን በአንድ ፊቱ እኛም ጥራታችንን አረጋግጠን መሄድ ስለሚገባን ፍተሻችሁን ጨርሱ ብለው ተከራከሩ እንደገና ማለት ነው። እነዚህኞቹም ካላችሁ እንግዲያው ጥሩ ያውስታውን ደክመናል አሉና በመጨረሻ ያቺ የእሱ ጥነት ስትከፈት ጊዜ ያቺ የወርቅ ቁና እዛ ቁጭ ብላ ትገኛለች ማለት ነው። ቱመ ሰኽረጃሃ ሚን ውዕአይ አኺህ ያው እንደታሰበውና እንደታለመው በወንድሙ እቃ ውስጥ ተወስዳ ተገኘችና ወጣች ማለት ነው። ከዛሊከ ጅዲና ለዩሱፍ እና ለነቢዩላህ ዩሱፍ እንግዲህ እነዚህን ሰዎች እንዴት አድርገው በፖለቲካ እንደሚያሸንፏቸው ስልትንና ጥበቡን አጠናቀርንለት። እስከዛሬ እነሱ ብልሆችና ብልጣብልጦች ነበሩ፣ የባሰ አገኛቸውና በቀላሉ ተበሉ ማለት ነው። ማ ካነ ሊየኹዘ አኻሁ ቢዲኒል መሊኪ ኢላ አን የሻአ አላህ። አሁን አላህ ስብሓነሁ ወተዓላ ባይሳ ኑሮ በዚህ በግብፅ ሀገር በንጉሱ በወትሮው ህግ ቢዳኝ ኑሮ ወንድሙን እንዲበቀላሉ ከወንድሞቹ ገንጥሎ ማስቀረት አይችልም ነበር። ምክንያቱም የዛ ሀገር ህግ ሌባውን ደብድባችሁ አስከፍሉት ነው እንጂ የሚለው አጠሩት አይደለም እና ማለት ነው። ግን በእነዛኞቹ ህግ እንዲዳኝ መጀመሪያ መስማማታቸው ልጁን እሳቸው ያለማስቀረት ጥሩ አመቺ ሁኔታ ፈጠረላቸውና ይህም ዘዴ የተሳካ ውጤት አመጣ ማለት ነው። ኢላ ኢንሻአላህ ማለት አላህ ቢሻኑሮ አላህ ከሻ ይህም ሳይሆን በሌላም ዘዴ ሊያስቀሩት ይችሉ ነበረ ማለት ነው። ግን በዚህ አይነት እንዲቀር ስለፈለገ አላህ በቀላሉ ሳይመጣባቸው ራሳቸው በሰጡት ውሳኔ መሰረት ልጁ እንዲቀር ተደረገ ማለት ነው። ነርፋው ደረጃ ሲመነሻ ከባሮቻችን መካከል የፈለግነውን ሰው በደረጃ ከፍ እናደርገዋለን ወንዶ ይሱፍ ያለውን ማለት ነው። ወፈውቀ ኩሊ ዒልሚን ዓሊም ከእውቀት ባለቤት በላይ ደግሞ ምንጊዜም አዋቂ አለና እነሱ እስከ ዛሬ አዋቂዎች ብልጣብልጦችን እያሉ ሲመኳችሁ እንደዚህ በቁማቸው የሚሸጥ ጀብና ያጋጠማቸው ማለት ነው። እና ከዛም በላይ ምንጊዜም ቢሆን አዋቂንን ከሚርሰው ሁሉ በላይ አላህ ሌላ አዋቂ ያመጣበታል። እውቀቱ በመጨረሻ እዚህ ዘንዳ እስከሚደመደም ድረስ ፍጡር ሆኖ አዋቂ ነኝ ከተባለ እገሌ በላይ ማንም የለም ማለት አይቻልም። ከዛ በላይ ደግሞ አልታወቀም እንጂ ሌላ አዋቂ ይመጣል። ከዛ በላይ ደግሞ ሌላ አዋቂ ይመጣል። የመጨረሻው አዋቂ እሱ ራሱ ነው የሚሆነው ማለት ነው። قالوا إن يسرق فقد سرق أخ له من قبل فأسرها يوسف في نفسه ولم يبدها لهم قال أنتم شر مكانا والله أعلم بما تصفون قالوا يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانه إنا نراك من المسلمين قال معاذ الله أن نأخذ إلا من وجدنا متاعنا عنده إنا إذا لظالمون فلما استيأسوا منه خلصوا نبيا قال كبيرهم ألم تعلموا أن أباكم قد أخذ عليكم موثقا من الله من قبل ما فرتم في يوسف فلن أبرح الأرض حتى يأذن لي أبي أو يحكم الله لي وهو خير الحاكمين ارجعوا إلى أبيكم فقولوا يا أبانا إن ابنك سرق وما شهدنا إلا بما علمنا وما كنا لغيب حافظين وَاسْأَلِ الْقَرْيَةَ الَّتِي كُنَّا فِيهَا وَالْعِيرَ الَّتِي أَقْبَلْنَا فِيهَا وَإِنَّا لَصَادِقُونَ قَالَ بَلْ سَوَّلَتْ لَكُمْ أَنفُسُكُمْ أَمْرًا فَصَبْرٌ جَمِيلٌ عَسَى اللَّهُ أَن يَأْتِيَنِي بِهِمْ جَمِيعًا إِنَّهُ هُوَ الْعَلِيمُ الْحَكِيمُ قَالُوا إِنَّ سَرَقَ فَقَدْ سَرَقَ أَخٌ لَهُ مِنْ قَبْلُ مَا بَلْتَبَقُتْ هُنَيْتَاهُنَّ إِقَاوُ سِيَاجِبَاتْشَوْنَا ታማኝነታቸው ሲጓደልባቸው ተደናገጡና ሰው መቼም ያላሰበው ችግር ሲደርስበት እርስ በርስ የመለያየትና የመከፋፈል ሁኔታ መፈጠር ስለሚመጣ ልጁን ሊጠረጥሩት ነው ማለት ነው። እነሱ ከልባቸው ነበር አሁን መጥፎ አልሰራንም ብለው ሲከራከሩ የቆዩ፣ አሁን ግን ልጁ ቃል ሲያዝባቸው ጊዜ ያው ተጣጣ ሲቀርባል እንደሚባለው በእናት ስለሚልል ፈዛህተና የእብነ ራሂል አሉ ይባላል። እና የራሂል ልጅ ጉድ ሰራህን አይደለም እኛ ጥሩ ሰው ነን እያልን እንደዚህ ስንከራከር ያመል ነገር መቼም ዘር ተርጓን ይጠርፋል እንደሚባለው አንተ መጥፎ ልጅ ሰርቀን ወለታ አሉና ወረቁት ይባላል። ከዚያ በኋላ እንደገና አሁንም ራሳቸውን ለማዳን እና ወንጀሉን አጠቃሎ ለእርሱ ብቻ ለማድረግ በሚያደርጉት ጥረት ምን ይላሉ? እንየስርጭ የልጅ ከሰረቀም ያው መስረቁ ከተረጋገጠበት አሉ ፈጥር ሰረቃ ሁለውን ይቀብሉ። እኛ እስከ ዛሬ እንዲህ አይነት አመል እንዳለበት በእውነቱ አናቅም ነበረ። ግን አሁን ትዝ ሲለን ጊዜ የአሟች ወንድሙም ይተውለትና ሰንቆ ነበረና የእሱ ነገር ደግሞ ወደዚህ ተለማምዶበት ነዋ አሉ ማለት ነው። ወደ ባሰው ዘንድ ገቧት ማለት ነው። ፈአሰራሃ ዩሱፍ ፊ ነፍሲሂ ይችን ቃል ሲናገሩ ነቢዩላህ ዩሱፍ ሰውነታቸውን ሁሉ ወረራቸው። ዳሩ ግን በልባቸው ምቅ አድርገው ያዟት። ደም የሚያፈላ ነገር ነበር። ያን ሁሉ ደባ ፈጽመውባቸው ከሞቱ በኋላ ደግሞ አሁን ሌባ ነው እያሉ ስማቸውን ሊያጠፉ ሲሞክሩ በጣም መጥፎ ነገር ነበረ። ግንቱ በጣም ታጋሽ ከመሆናቸው የተነሳ ይህን ነገር በልባቸው ዋጥ ምቅ አድርገው ደበቁት እንጂ ምንም አይነት ስሜት ወይም መጥፎ ንግግር አያመለጣቸውም ማለት ነው። ወለም እንዲህ አለሁም የዚችን የመርዛማ አነጋገራቸውን ስሜት ለእነሱ ይፋ አላደረጉም ማለት ነው። ቃል አንቱም ሸሩም መካንና በልባቸው በቃል ሳይሆን ከኛ ይልቁን ከራሂል ልጆች እናንተ ናችሁ በደረጃ መጥፎ የምትሆኑት አሁንማ ተዋውቀን አሉና በልባቸው ዝማሩ ነገሩን ውጠውት ማለት ነው። አሁን እናንተ ጥሩ ንጹሆች የራሂል ልጆች መጥፎ ትላላችሁ እንጂ በደረጃ ለመወዳደር ከተፈለገ ከኛ እናንተ መጥፎ መሆናችሁ ተረጋግጦባችኋል። ግድ የለም አላህ እንዲህ ካረገን ድረስ እናንተ ብትሰድቡኝ ምንም አይደለም በማለት ራሳቸውን አጽናኑ። ከልባቸው በቃል አይደለም እሱን የተናገሩት ማለት ወላሁ አለሙ ቢማ ተሲፉና። ለማንኛውም ስለ ወንድሞቻችሁ የምትገልጡትን ነገር እውነታችሁም ይሁን እውነት ውሸት አላህ ነው የሚያውቀው። እንግዲህ ሁላችሁም እንዲህ አይነት ምክክትነት ይኖርባችሁ ወይም እነዚህ የራሂል ልጆች ብቻ ይሁኑ እንደዚህ አይነት ስራ የሚሰሩት ለማንኛውም አላህ ይወቅ። አሁን ግን ያው እውቃችንን አግኝተናል አሉ። قالوا يا ايها العزيز አሁን እንግዲህ መሸነፋቸውን ከተቀበሉ በኋላ እንደገና ዙረው መለመንና መለማመጥ ነው ያላቸው አማራጭና ወደ ንጉሱ መልሰው አለልዲው በመሰለፍ አንተ ክብር ሆይ አሉ። ንጉሱን ማለት ነው እነረው አበን ሸይኸን ከቢረን መቼም ሰው እንዳይሆን የለም በእኛ የደረሰ አይደረስበት እና ይሄ ልጅ በጣም በእድሜ የገፋ ሽማግሌ አባት አለው አሉ። አሁን ቀደም እንደነገርን ፈቁድ አህደን አመታ ነው። ስለዚህ አሁን እሱ አጥፍቷል ለህጉ መሰረት ቀደም ሲልም ተስማማን ሌላው ራሱ ይሁት አግብቶ መቅረት አለበት ብለናል። ይህን ከቀረ ግን እኛ መግቢያ የለም። አባታችን ብዙ አቅም አስምሮ አስገዝቶ ነው የላተን። እናንተ በህይወት ቁማችሁ ልጆችን ልጅን ትታችሁ እንዳትመጡ ብሎ በዚህ ቃል ኪዳን ነው የመጣ ነው። ስለዚህ ሁሉም አስሩ ልጆች አሁን ብንሄዱ ምንገባበት ጊዜ የለንም እና መቼም አንድ ሰው ከእኛ ማስቀረት ነው እና የሚፈለገው ልጁን ልቀጠውና በሱ ፈንታ ከእኛ መካከል የመረጥከውን ሰው እንተካለች ልጁን ግን እንዳው በአስተያየት አድርግና ተባበረን በማለት ይለምናሉ። እና ነራሴ ምንን ሙክሚኒን አንተ በጣም በጎ አድራጊና አካቢ ጥሩ ሰው አድርገን ነው የምናይህ እንደማትጨክንብን ነው የእኛንም ችግር ግምት ውስጥ አግባና እባክህ ተባበረን ብለው ለመኗቸው ነው የምለው። አሁን እሳቸው ወጥመዳቸው ይዘላቸዋልና እንዲህ በልመና የሚለቁ አይደሉም። قال ما عاد الله قرته بالله اتبقى عليهم عشاء عند مالتهم أن خذ إلا من وجدنا متاعنا عنده من هكذا الموينينه فكاكذا نجد في الجدع عزبت لي بقى ثلاثة عند جنان وصول نجد عدن لي إما إما يهون نجرنه آراتهم هكذا يفقدهم لبا راسو بليب النجو يتاجد هارنجي وانجلن يو ثلاثة نجو صولية ونجد دجا بليب عزر إني جوابتنا يمي ساجد بس نجر በእኛ ስራ አጥርቶ የእንድናየው ልንተማውም አንችልም አላህ ይጠብቀን ከዚህ አይነት ነገር አሉ። እና ይዘደባሊሙን ይሄንን ብናነስ እናንተ እንደምትሉት ወርሽኖች ሳንሆን ይልቁንስ ግፈኞችና በደለኞች ነውና ምን ሆነው ህግወጥ ልታረጉን ትሻላችሁ እንደ ምን ነው ትልቀውት አይደላችሁም እንደ አሉ ቆራ ብለው ማለት ነው። ይህ ጊዜ እንግዲህ በእጅ ነገሩ የማያሰድ መፈናፈኛ የሌለው መሆኑን ተረዱ። በጉልበት መጠማት አይቻል ሁሉም ነገር እንግዲህ መላክተው አለቀ። ፈለመሰያቱ ምኑ ይህን ልጅ እንግዲህ አስለቅቀው ይዘው ለመሄድ እንደማይችሉ በኃይልም ሆነ በዘዴ ተስፋቸው ሲሟጠጥ ጊዜ ፈለሱ ነጅዬን እስኪ ለማንኛውም ገለል ብለን እንወያይ አሉና እነሱ ተጠቃቅሰው ከነቢዩላህ ዩሱፍና ከወታደሮቻቸው ራቅ አሉ። እንግዲህ ምን ይሻለናል እኛ ገራተን ብለን መግባት አንችልም ልጅን ትተን ደግሞ እንደገና ልጅን ለማስለቀቅ አቅምም የለን ምን ማድረግ አለብን እያሉ ውይይት ጀመሩ ማለት ነው። እና ውይይት ማድረጋቸው የአንድ ብልህነት ነው። ግን ውይይቱ መስኪ የሚያመጣ አይደለም ለጊዜው ማለት ነው። ሲያወጡት ሲያወጡት ምንም እንግዲህ መያዣ መጨበጫ የሌለው አንድ ጊዜ ግራ የገባው ነገር ስለሆነባቸው ባለ ከቢሮም ከእነሱ መካከል ታላቁ የግሉን አሳብ ያመጣ ነው ማለት ነው። እንግዲህ በጋራ ምንም አይነት መስኪ የምናገኝ አይመስለኝም እኔ በድርሜ ግን ይሻላል የሚባል አንድ ሀሳብ አለኝና እሱ ልንገራችሁ አላቸው። ምንድን ነው እሱ? አለም ታለሙ አና አባኩም ቀድ አኸዘ አለይኩም መውቲቀን ሚነላህ። እናንተ ለምሳሌ ዝም ብለን ብንሄድ ምንም አይደለም ያው አባታችን እናስረዳዋለን ትሉ ይሆናል። ይሄ ተቀባይነት የሌለው ነገር ነው። ከአሁን ቀደም አባታቸው እዚህ ከመምጣታችሁ በፊት ጥብቅ የሆነ ቃል ኪዳን እንዳያገባችሁና ደጋግሞ እንዳትማላችሁ ታውቃላችሁ። እና አላህ ሱብሓነሁ ወተዓላ እንግዲህ ያ ቃል ያስገባንን ነገር አሁን አፍርሶብናል ማለት ነው። ፈዳፈደ አለይኩም መውቲቀን ሚነላህ በአላህ ስም ተደጋጋሚና ጠንካራ የሆነ ቃል ኪዳን ይዞባችኋል። ወሚን ቀብሉ ማፈረሱም ቢዩሱፍ ካሁን ቀደም ደግሞ በዩሱፍ እንደዚሁ ምላችሁ ተገዝታችሁ ያጓደላችሁትንና ያጠፋችሁትን ቃል ኪዳን ታውቃላችሁ። እሱንም አትርሱ። ስለዚህ ካሁን ቀደም በዩሱፍ የከዳ ነው አልበቃ ብሎ እንደገና ደግሞ አሁን ይህን ልጅ ደግመን ጥለን ስንሄድ ምን አይነት መግቢያ ቤትና አባት ይኖራናል ብላችሁ ታስባላችሁ? ስለዚህ ከለን አብረሃል አርዶ ሀታ የዘነ ሊአቢ እናንተ ሄዳችሁ ጉዳችንም ንገሩ ለአባታችን። እኔ ግን በግሌ አባቴን እጀ ጀንበሩ ማየት አልችልም። ዛሬ ይህችን ሀገር ለቅቄ መንቀሳቀስ አልችልም። እኔ እዚሁ ቀራለሁኛል። ሀታ የዘነ ሊአቢ እንዴት ከሶስቱ ልጆች ሁሉ ተማጣት ይምጣልኝ እሱ ብሎ አባቴ የፈቀደልኝ እንደሆነ ምናልባት እናንተ መልሳችሁ መጣችሁ ሰዱ ወይ መልስ አስተላልፉ። አለበለዚያ አባቴና ቶሎ ግድ የለም ካላለኝ በስተቀር ዛሬ ወደ አገሬ መመለስ አልችልምና እናንተ ሂዱ ይዙ ቀራለሁ። ያው ነገሩን እየተከታተልኩኝ መስኪን ካገኘሁ አፈላልጋለሁ አላቸው። አሁን ያቁም አላሁ ሊ ወኸይሩ ልሐኪሚን ወይ አላህ ሱብሓነሁ ወተዓላ ለኔ የሚበጀውን ነገር ይፈርድልኝ ይሆናል። እሱ ከፈራጆች ሁሉ የበለጠ የሆነ ጌታ ነውና እሱ ነገሩን በቅርብ እየተከታተልኩና ደስ እየጠናሁኝ ይቆያለሁኝ። እናንተ ግን ሂዱ እርጀው ኢላ አቢኩም ወደ አባታችሁ ተመለሱ። ቁጥራቸው እንግዲህ ቀስ በቀስ እየተቀናነሰ 12 የነበሩ ወደ 9 ወረዱ ማለት ነው። ሶስቱ ቀሩና እናንተ 9ዎቻችሁ ተመለሱ እና ፈቁሉ ያአባና እንደ ደረሳችሁ ለአባታችን በጥሞና ጉዳዩን አስረዷቸው። አባዬ ወይ በሉ እነ ብነ ከሰረቀ አለች ዛቶ አገር እንዶ የሰው ቃ ሰርቆ አዋረደን በሉ ወማ ሰይዲና ኢላ ቢማሪና እኛ ደግሞ ቀደም ሲል ያወንድማችን ነው እንደኛው ታማን መስሎን ስንምል ስንገሰት ነበር። እኛ እንዲህ ነገር አይገኝብንም እያል እና እኛ በጃሃል ያየነውንና ያወቅነውን እንጂ ሌላ መመሰል አንችልም። ሰይፋናቅ መጀመሪያ ወንድማችን ነው ታማኝ ነው ብለን ነበረ። በኋላ ግን እጅ በፍንጭ አይናችን እያየ ከሱ ተወጣ። ያንን እንግዲህ የተያዘበትን ነገር ሌባ ነው ማለትን በግዳችን ተቀበል። ወማ ኩና ሊልገይብ ሐፊዚን እኛ ከራሳችን የራቀና የተደበቀን ነገር የምንቆጣጠርና የማናውቅ ስለሆን ቀደም ሲል እንዲህ አይነት ነገር መስራቱን ብናውቅ ኑሮ መፍትሄ እናደርግ ነበረ። ግን ሳናቅ የሰው ቃጭነን ሄደን ኋላ ንጹነን እያልን ስንከራከር ቆይተን በመጨረሻ እሱ ዕቃ ውስጥ ተያዘብን። በይህ ምክንያት ልጁ ቀረ። እንብንለምነውም የፈለገውን ነገር ብናደርግም ሰውየው ሊረዳ እንዲተባበረን አልቻለም። ወደ ገችን ተቀየመብን። ስለዚህ እኔ ያንተን ግንባር ማየት አልችልም ብሎ ታላቁ ወንድማችን ቀረ። ጉዳዩ እዚህ ደርሰዋል ብላችሁ ንገሩትና አስረዱት አላቸው። ይህንን እንግዲህ የማያምን ከሆነ ወጣል ቀርየት ለቲ ኩና ፊሃ የተያዝንባትን መንደር ሰው ልከህ ታማኝ ቡድን ልታጣራና ልጠይቅ ትችላላችሁ። እቃው እንዴት እንደተያዘ እዛ ሰፈሩ ያሉ ሰዎች አይተውታል። በሱ እቃ ውስጥ ፈጥኖ እንደተገኘ ማለት ነው። እና መጥተህ ወይም ሰዎች ልከህ አጣራ ከፈለክ በሉ። ወለይረለት አቅበልና ፊሃ እንዲሁም ደግሞ አብረናቸው ስንጓዝ የነበሩ የስራራ ነጋዴ ጓደኞቻችንም እንደዚሁ እጅ ከፍንጅ እቃው ከሱ እቃ ውስጥ መገኘቱን አይተዋል። እነሱንም ብጠይቃቸው የምስክር ቃል ይሰጣሉ። ወኢና ለሷዲቁን እኛ በምንልህ ነገር እርግጠኞች ነን አሉ። አሁን እውነታቸውን ነው፣ እርግጠኞች ናቸው። ተንኮሉ በሌላ በኩል ነው እንጂ የመጣባቸው እነሱ በመስረቅ በቀጥታም ሆነ በተዘዋዋሪ ምንም አይነት እጅ አልነበረባቸውም። እና እኛ እርግጠኞች ነን፣ ጉዳዩ ግን ባላሰብነውና ባልጠበቅነው መልኩ እዚህ ደረጃ ደርሰዋል ብላችሁ አስረዱት ብሎ ላካቸው ማለት ነው። በዛ በተላኩት መሰረት መጥተው ለሽማግሌው አስረዱ። ጉዳቸው እንግዲህ እየተነባበረ መጣና ሶስት ልጅ ጠረፍህ ብለው አሳተፏቸው መርዶውን ማለት ነው። አል በልሰው ወደ ትለኩም አንፉስኩም አምረን ያዕቆብ ግን በጣም መንፈሰ ጠንካራ አርቆ አስተዋይ ስለነበሩ ምንም ነገሩን አቀናብረውና አጠናቅረው በሚያሳምን ደረጃ ቢያስረዷቸውም ሊዋጥላቸው አልቻለም። አሁን ቀደም ያው ብዙ ጊዜ አጣለዋቸዋልና አሁንም ያው የተለመደ ስደጣና ተንኮል ነው በማለት ፈአዘና ደረባቸው ማለት ነው። ልክ እንደተለመደው የኢየሱስ ለታ እንዳሉ በልሰው ወደ ትለኩም አንፉስኩም አምረን በእውነቱ እንደምትሉት የኔ ልጅ ሰርቆ ሳይሆን እናንተ ያው ተንኮለኞች ናችሁና መጥፎ ነፍሶቻችሁ እሱን እንደዚያ አድርጋችሁ ለመወንጀልና ስሙን ለማጥፋት የቀመራችሁትና የሸረባችሁት ተንኮል መሆን አለበት እንጂ የኔ ልጅ ነው እንደሚሰርቅላችሁ አሉ ሽማግሌው ማለት ነው። ተሰብሩን ጀሚል እንግዲህ እናንተ ተንኮልና ሌባ አያልቅባችሁም። አሁንም መልካም የሆነ ትግስት ነው ከኔ የሚጠበቀው። በትግስትና በጸጋ አቀበለዋለሁ የአላህን ፍርድ አሉ። አሰላ አየት የሚድህም ጀሚያን እና ችግር እንግዲህ ሲደራረብ ፈረጃም ይቀርባል እንደሚባለው አላህ ስብሓነሁ ወተዓላ ሁሉንም ልጆችን በጥቅሉ ያመጣልኛል ብዬ ተስፋ አደርጋለሁኝ። እናንተ ሁልጊዜ መጥፎና ችግር አደጋ ከማርዳት በስተቀር ሁልጊዜም ደስ የሚል ነገር አታመጡም። እና አላህ ግን ስብሓነሁ ወተዓላ እናንተን አይደለምና አሁን ሁሉንም ልጆችን በሚዲዮ እጅ ያስገባልኛል ብዬ ተስፋ አደርጋለሁኝ። እነሁ ሁወል አሊሙል ሐኪም አላህ ስብሓነሁ ወተዓላ ሁሉንም ነገር አዋቂና ጥበበኛ ስለሆነ መቼም እሱን የሚያስቸግረውና የሚያዳግተው ነገር ስለሌለ በሱ በኩል ነው ተስፋዬ እንጂ የእናንተን ነገር እንግዲህ አየሁት በማለት ቅሬታቸውን ገለጹ ማለት ነው። ወተወላ አንሁም ወቃለ ያ አሰፋ አላ ዩሱፈ ወብየጎት አይናሁ ምን ልሑዝን ፈሁወ ከዚም قالوا تالله تفتأ تذكر يوسف حتى تكون هاربا أو تكون من الهالكين. قال إنما أتقو بثي وحزني إلى الله وأعلم من الله ما لا تعلمون. وتولى عنهم እና አንነሱ ምንም የሚነግሯቸው ነገር አልዋጥላቸው ስላለ አላህ ይስካኝ የአላህ ነው ፈረጃ የሚሰጠኝ በማለት ተዋቸው ይወራሉ ወሬውንም ሳይጨርሱ ማለት ነው። ወቃል ተከትለውም እንዳሉ ያ ተፋላ ዮሴፍ በይሱፍ ላይ ያለው ሀዘን ሆይ አሉ። ሀዘናቸውን እንደሰው ጠሩት ማለት ነው። እንግዲህ አሁን የደረሰባቸው አዲሱ መከራ የወትሮውን የይሱፍን ሀዘን ቅራሮ ተነቀለባቸው ማለት ነው። እና አንድ ሰው ግን ቀደም ሲል በጣም የሚወደው ሰው ያጣ እንደሆነ በተሰብ ዘመድ በሞተ ቁጥር ሰበብ ፈጥሮ ያን የወጥሮውን ሰው እያነሳ ያለቅሳል ማለት ነው። እና የወጥሮውን እንግዲህ የሀዘን ቅራሮቱን ስለሚነካበት አሁን አዲስ ታግቶ የቀረው ልጅ ቢንያሚን እንደገና ደግሞ እሱ ካልሄደ አልሄድም ብሎ የቀረው ታላቁ እያሉ የወጥሮውን ከብስንት ዓመታት በፊት ጠፍቶ የነበረውን ሰውዬ በማንሳት አይ ሱፍ ሀዘን ይሉ ገባ ነው የሚለው። እና ይህንን ያሉበት ምክንያቱ እነዚህ ምንም ለጊዜው ቢጠፉና ቢቀሩ በህይወት ያሉ መሆናቸው ታውቋል። የኢየሱስ ግን በህይወት መኖር አለመኖራቸው ወላ ሙተው ተቀብረዋል የሚባል እንኳ ቁርጥ ስላላወቁ ሀዘኑ በጣም ከባድ ነበረ ማለት ነው። ወዳቸውን የሚያማስላቸው የእሱ ጉዳይ ስለነበረ በኢየሱስ ላይ ያለው ሀዘን ርሮ በማለት አሁንም ቃላቸውን ሰነዘሩ ይላል። ወቤበት አይና ሁሚ ልሕዝኒ በዚህ በተደራራቢና ከባድ በሆነ ፈተና ሳቢያ ለቅሶ አብዝተው አይናቸው ነጣ ይላል። ማለት እንግዲህ ሰው ሀዘን ሲያበዛ እንባው ሲያልቅ ሲሟጠጥ አይኑን እንደ ጉም ይጥልበታል። አይናቸው ተጋረደ፣ ያ ጥቁሩ ጠፍቶ ጨርሶ ጭስ መሰለ ማለት ነው። ፈወከዱም እና እሳቸው በቁጭትና በብስጭት የተሞሉ ነው። ያው እንደ ሌላው እንደ ጃሂል ዋዮ ብለው አድንጫቸውን አንስተው ስለማያለቅሱ ሀዘኑ ውስጥ ውስጡን እየዋጡና እያመቁ ስለሚያርሰለስላቸው ውስጡን አቃጥሎ አይናቸውን ተጥቅም ውጭ አደረገው ነው የሚለው። ቃሉ ተላሂ ተፍተኡ ተዝኩሩ ዩሱፈ ሀታ ተኩነ ሀረደን አው ተኩነ ሚነል ሀሊኪን። አሁን በአዲሱ መርዶ የጠፉትን ሰዎች ስም ማንሳት ሲገባቸው እንደገና ወደ ኋላ ተመልሰው የዩሱፍን ስም ሲያነሱና ሀዘናቸውን ሲገልጹ ጊዜ እነዚህ ደግሞ ሰዎች ምን አሉ? ተላሂ በአላህ ይሁንብን አሉ። ተፍተኡ ተዝኩሩ ዩሱፈ ዩሱፍን ከማውሳት ሁልጊዜ አትወገድም። ስንት ጊዜ ያለፈውን አረጀውን ሀዘን እንደገና አዲስ ታረገዋለህ እንዴ? እንደው አንተ የሆነ እንግዲህ ምክንያት ባገኘ ቁጥር ዩሱፍ ማለት ነው ዜማ አሏቸው። ሀታ ተኩነ ሀረበን እና ለመሞት ተቃርበ ደክመ ቃረሞት እስከምትደርስ ድረስ ትንፋሽ እስከሚጠፋ መቼም ዩሱፍን አትረሳውም አንተ አሉ። የእሱም ማንሳት እንኳ ያስቀናቸዋል አሁኑ ማለት ነው። አው ተኩነ ሚነል ሀሊኪን ወይም ደግሞ ተነጭራሹ ሙተ እስከምትገላገል ድረስ መቼም ዩሱፍ ከሀሳብህና ከቃላትህ ሊጠፋልህ አልቻለም። አሁን ዩሱፍን ምን አመጣው ስለ አዲሶቹ መነጋገር ሲገባል በማለት ይህንኑ እንግዲህ የዩሱፍን ስም ማንሳት እንኳን አብሽቋቸው ወረፏቸው ሽማግሌ የሆነ ማለት ነው። ለዚህ እሳቸው ምን አሉ? ቃል ኢነማ አሽኩ በሲ ወሑዝኒ ኢለላህ። አሁን ታዲያ እናንተ ምን አድርጉ አልኳቸው። እኔ ሀዘኔንና ሮሮዬን የምገልጸው ወደ አላህ ነው እኮ ጌታዬን ነው ቢመልስልኝ ተስፋ አድርጋለሁ ያልኩኝ እንጂ ዩሱፍን አነሳው አላነሳው እናንተ አድርጉ የተባላችሁት ነገር የለም። ደግሞ ለሀዘንም በስምና በቃልም ደረጃ ቁጥጥር ልታደርጉብኝ ነው እንዴ? ምን አገባችሁ ጌታዬን ብለምንና ወደ እሷ ቤተሰባቀ ወአለሙ ምንላህ ማላት አለሙ። እኔ ደግሞ እናንተ የማታውቁትን ነገር ከጌታዬ አውቃለሁ። ነገሩ በጣም ተስፋ አስቆራጭ ትግስት አስሞጣች ቢሆንም እንኳን አላህ ታላ ሁሉንም ነገር ፈረጃ ሊያመጣ ስለሚችል የልጄንም ተስፋ ቢሰጠኝ ጌታዬን አሁንም እማጸነዋለሁና ሀዘኔን ሮሮዬን እገልጽለታለሁ። ለአላህ የማቀርበውን ሀዘን ደግሞ እናንተ ጣልቃ ገብታችሁ መቆጣጠርና እንደዚህ ማለት አይገባችሁም አሏቸው ማለት ነው። ከዚያ በኋላ አሁንም እንግዲህ እስከዚ አዝመት ተንፈሪጅ እንደሚባለው በምሳሌያዊ አነጋገር ችግር በከረረና በተበረረ ቁጥር መገላገያው ይቀርባል ይባላል። የአንድ የከረረ ነገር ይበጠሳልና እና አላህም ያው እነባለው ስሪ ስራ እንዳለው በቁርአን ከባድ ችግር ጋራ እንደገና ፈረጃና መገላገያ ተደጋግፈው ይመጣል ተብሏል። አሁን እንግዲህ እነዚህ ልጆች እየተደጋገሙና እየተደራረቡ ሲጠፉባቸው ሰውዬው ሶብር አድርገዋል እና አላህ ፈረጃ እንደሚያመጣላቸው የበለጠ ተስፋ ሰጣቸው ይባላል። እና ምን ይላሉ? ያ በኒ يا بني اذهبوا فتحسسوا من يوسف وأخيه ولا تيأسوا من روح الله إنه لا ييأس من روح الله إنه لا ييأس من روح الله إلا القوم الكافرون. فلما دخلوا عليه قالوا يا أيها العابد مسنا وأهلنا الضر وجئنا ببضاعة مزجاة فأوفِ لنا الكيل وتصدق علينا إن الله يجزي المتصدقين. قال هل علمتم ما فعلتم ليوسف وأخيه إذ أنتم جاهلون. قالوا أئنك لأنت يوسف. قال أنا يوسف وهذا أخي قد من الله علينا إنه من يتقي ويصبر فإن الله لا يضيع أجر المحسنين. قالوا تالله لقد آثرك الله علينا وإن كنا لخاطئين. قال لا تثرب عليكم اليوم يغفر الله لكم وهو أرحم الراحمين. يا بني يذهبوا فتحسسوا من يوسف وأخيه ولا تيأسوا من روح الله. أهون إن مورثنا من التكون توقنا لجوجة ويار يلقون الساونم ولجا وجب تاجر تملسنا هدو إذا أجتهم سلا يوسفنا سلا وانجموا تمر عمرو أولاكشو مالكنا نجر من أهم دي. أهون الله سبحانه وتعالى يهو أتاو قلتو عندهم جوجتهم يتاجشو إذا جر إذا أجتهم ዩሱፍ ምን አልባት በዛው አካባቢ ሊኖር ይችላል ብዬ እጠራጠራለሁና ዩሱፍ የሚባል ሰው በዚህ ሀገር አላያችሁም ወይ ያላችሁ እግር መንገዳችሁን ስለ ዩሱፍም ብትጠያየቁ መልካም ነው አሉ። ስለወንድሙም ደግሞ የሚለቀቅበትን ሁኔታ ብታፈላልጉ ለዚህ ብላችሁ ሂዱ ይያሏቸው። አሁን እንግዲህ የእህል ሸመታው የኢኮኖሚያዊ ጉዳይ ቀረና የፖለቲካዊ ጉዳይ ይዘው ሊመላለሱ ነው ደግሞ ማለት ነው። ወላ ተያሱን ሮሂላ ዩሱፍ ተጠፋ ብዙ አመታትን ቢያቆጥርም ተስፋ መቁረጥ የለባቸውም። ከአላህ ረራይ አላህ ካለ የሚቸግረው ነገር ስለሌለ አምና የሞተው ላይ ወይሮ አለ እንደሚባለው ምን ያካው ሽማግሌ አሁን ዩሱፍ ምን አመጣው እዛ ተጠፋ በረሃ ውስጥ ጉርበዳ። ይሄ ደግሞ ጎረቤት አገር ሩቅ ነው። ስንት አመት ደግሞ አልቆጣል ዩሱፍ። አሁን እንደገና ሞኝ መስል ዩሱፍን ባልከው አላያችሁም እያለ ይጠይቁ ይለናል እንዴ? ይገምል ስሜት ያነቡባቸው ጊዜ ላደያስን ረዋህላ ከአላህ ረህማ ረራዬ ተስፋ ለምን ትቆርጣላችሁ? ምን አገባችሁ? አላህ ካለ ሊያመጣው ይችላል እና ዝም ብላችሁ እሱንም ጠይቁ ስለ እሱም ተመራመሩ አላቸው። እነሁ ላያሱን ረሁላ ኢለቀውም ካፊሩን። ቁም ነገሩ ምን መሰላችሁ? ከአላህ ረራዬና ረህማ ተስፋ የሚቆርጥ የለም ከሀዲ የሆኑ ሰዎች ካልሆኑ በስተቀር። እናንተ ደግሞ የኔ ልጆች እስከሆናችሁ ድረስ ሙሚኖች ናችሁ። ስለዚህ ካፊር ነው እንጂ አንድ ነገር አይሆንም ብሎ ተስፋው የሚሟጠቅበት እናንተ ሙሚኖ ናችሁ። ያበቃ ከአላህ ረራዬ እንደዚህ ተስፋ መቁረጥ ስለማይገባችሁ ዝም ብላችሁን ያልኳችሁን ስሙና ሄዳችሁ ስለዚህ ጭምር ተመራመሩና ተጠያየቁ በማለት ላኳቸው ለሶስተኛ ጊዜ ማለት ነው። እነሱ ግን አሁን ወደዛ ወደ ግብፅ ሀገር መመለስን ምንጊዜም ይፈልጉታል ለስራ ጉዳይ ሲባል ማለት ነው። አሁን የተሰጣቸው እንኳን ተልእኮ የዛን ያህል ጥቅም ያመጣል ብለው ትርጉም ባይሰጡትም በማንኛውም መንገድ ወደ ግብፅ ሀገር መመለሱን ይፈልጉት ነበረ። ይህ ብለው ተመለሱ ማለት ነው። ፈለማ ደፈሩ አለ። አሁንም እንግዲህ መጡና ነብዩላህ ዩሱፍ ጋር ሲደቡ ጊዜ ካሉ ያ አዩሃ ራጂ መሰና ወአህለነ ብራ የተቸገረው ሰው መቼም አያድርስ ነውና ምንም ከአንተ ጋር ተቃጥረን ብንሄድም ችግር አስቸጋጅ ነውና አሁንም እኛንና እዛ ያሉትም የተረፉ ቤተሰቦቻችንም ችግሩ አስተቃየን እኮ መከራ ሊጠበቅን አሉ። ስለዚህ አሁንም አላስችለን ብሎ መቼም አጨክንብንም ብለን መጣንልህ እንደገና ብለው ጠይቃሉ። አሁን የተላኩት ስለ ሸመታ ስለ እህል አይደለም። ግን እነሱ እንግዲህ ያ የባትዮ መመሪያ እንዲያውም ብሎ የተረፈ ሰው የጃጃ ሰው እንደሚናገር ትርጉም ሳይሰጡ የራሳቸውን ጉዳይ መጠየቅ ጀመሩ ማለት ነው። አሁንም እህል እንዲሰጠን የመጣ ነው ይላሉ። ውሸታቸው እህል እንዲሰጣቸው አይደለም አሁን የተላኩት። እኛና ቤተሰቦቻችንን ራቡ ተቆቃው ከነፈሩ ሲያስተቃየን ጊዜ ይኸው አጨክንብንም ብለን አሁንም ደግሞ እህል ብትሰጠን መጣን እንደ ይሏቸዋል። ወጅና ቢቢዶአቲ ሙስያቲ እና አሁን ደግሞ ርካሽ የሆነ ገንዘብ ነው ይዘን የመጣ ነው አሉ። ገንዘቡ ስላለቀባቸው አሁን በሁለተኛው ዙር ንጉሱን ጋር ስለተጋጩ ዋጋም አልመለሰላቸው። እዛ ደግሞ የሚበቃ ገንዘብ ስላልተገኘ እንዲሁ ውዳቂ የሆኑ ፍራንኮች የማያረቁ እቃዎች ጥሬ እቃዎች ነበረ ይዘው የሄዱት ይባላል። እና አሁን ይዘነው የመጣነው እቃ እንደ ተዛሬው የሚያስደስት አይደለም። ቢሆንም ያው አንተ በመልካም ፍቃድ ተባበረን ፋው ብለናል ከይለ ዋጋችሁ ደካማና ጥቂት ነው ብለህ ከዛሬ የለመርነውን ስጦታ እንዳትቀንስብን ያው አንዳንድ ጭነት እንድትሰጠን እንፈልጋለን አሉ። ወተፈደቅ አለና ደግሞ ፍቃድ ከሆነ እንዳሁን ምጽዋትም ጭምር ብታጨምርበት ረዳትም ብትሰጠን ጥሩ ነው አሉ። ከዛ ከምትሰጥልን ሌላ ጨምር አርገ መራርጥልን ወይም ተሰደድ አለና ማለት ያ የታገተብንን ወንድማችንን እስከዛሬ ዋስረኸዋል፣ አግተኸዋል፣ አሁን ለእኛ ስትል ለሽማግሌው ስትል እባክህ እንዳው ሰደቃ እንደሚሰጠው መጥተንና እሱም አብሮ እንዲሄድ አድርጋል። ይህንን እንደምለ በተጓዳኝ ለመሞከር ያህል ነው ለጣብ አድርገው የጠየቁት። ዋናው አላማቸው የነበረ እና ልጁንም ልቀቅልን፣ ከገንዘቡም ትንሽ ምጽዋት ጨማምርልን፣ እህልም ደግሞ ዋጋችንም ደካማ ብትሆንም የተለመደውን ስጦታ ስጠን በማለት አቤቱታቸውን አቀረቡ ይላል። ኢነላህ የጅዝ ልሙተሰድቂን፣ እኛ በእኛ የደረሰ አይድረስ። አላህ ለቸገራቸው ሰው የሚመጠውቱን ሰዎች በመልካም እንዳ ይመነዳቸዋ ይባላል። እናንተንም እንደዚያው ይመነዳህልና እባክህ አትጨክንብን በማለት ተለማመጡ ይላል። አሁን እንግዲህ እነዛ አረመኔና ነፍሰገዳ የነበሩ ሰዎች ቀን ሲጥላቸውና ሲጨምጡ የቸገረን ሰው የረዳ የጸደቀ አጅር እንደሚያገኝ መናገር ጀመሩ። ዋይዝ ሆኑ ማለት ነው። ያውም ዩሱፍን ነው የሚዋይዟቸው። ይህ ጊዜ ገረማቸው ነቢዩላህ ዩሱፍ። አይ ሰው ተቆየ፣ እናንተም ኸይር ለሰራ ሰው አላህ ይመነዳል እያላችሁ መምከር ጀመራችሁ አሉና ቃለ ሀል አሊምቱም ማ ፈአልቱም ቢዩሱፍ ወአኺህ። ለመሆኑ ስለ ዩሱፍ ሳነሳችሁ አይቀር በዩሱፍና በወንድሙ ስትሰሩት የነበረውን ነገር ታስታውሳላችሁና ታውቃላችሁ እንዴ አሏቸው። ቁርአንቱን ጃሂሉን፣ ዛሬ ያው አሊሞች ሆናችሁ አጅር የሚያስገኘውን ሰደቃ የሰጠን እንዳ እንደሚያገኝ መናገር ጀመራችሁ። የዛ ጊዜ ግን እንደዚህ ኸይር የሰራን ነገር ሳይሆን እንዲሁ ንጹሐንን መግደልና መጨፍጨፍ ነበረ ተግባራችሁ። የዛ ጊዜ ጃሂል በነበራችሁበት ጊዜ ዩሱፍን ምን እንዳደረጋችሁት ታውቃላችሁ? እንደገና በወንድሙ ወንድሙንም ያው ከእጃቸው ስላልወጣ ሊገሉ ወይም ሊጥሉት አልቻሉም እንጂ ያ የእርጉም ዘር የታባቱ እንደ ወንድሙ ስም በቻን እና እንጥለው ነበር እያሉ ይዙትበትና ያሰቃዩት ነበረ። እና በዩሱፍና በወንድሙ በቢንያሚን ስታደርሱት የነበረውን በደልና ግፍ ታውቃላችሁና ታስታውሳላችሁ እንደበል አሏቸው። ይህን ጥያቄ ሲያቀርቡ እንግዲህ ዩሱፍ እንደሆኑ ጥርጣሬ ሊሰማቸው ነው ማለት ነው። እስከዛሬ ያው ሰውዬው ግርማ ያላቸው ባለስልጣን ስለሆኑ ዘውዳቸውን ደፍተው ዙፋን ላይ ተቀምጠው ነው የሚያነጋግሩ። አሁን ግን ያንን እንትናቸውን ባርኔጣቸውን ወይም ዘውዳቸውን ወደ ኋላ አሉትና ግንባራቸውን ገለጡላቸው ይባላል። እንዲዋቸው ጠጥ ብለው እንዲሰጠው አያት ሲያደረጉ ጊዜ ምንም ጊዜው ከመርዘም የተነሳ ቢለወጥ እንኳ ሰውነታቸው ያቺ ገጽታቸው ተስተውቅ ነበረ። ያን ሲያው ደነገጡ። ካሉ አይነት ለአንተ ዩሱፍ፣ ለመሆኑ አንተ ዩሱፍ ነህ እንዴ አሉ። ቃለ አነ ዩሱፍ፣ አሁን እኔ ዩሱፍ ነኝ። እናንተን አይሆንም እና አላህ እናንተ ቀብራችሁ ነበር ከነ ህይወቴ ይኸው እኔ በጤንነት ለዚህ ደረጃ በልጭ እገኛለሁ። ዩሱፍ ወንድማችሁ ማለት እኔ ነኝ አሉ። ወሀዳ አፊ፣ ይሄ ደግሞ የእናቴ ልጅ ወንድሜ በሌብነት አሳግታችሁት የነበረው ይኸው ከኔ ጋር ይገኛል አሉ። ቀድመና ላሁ አሌና፣ እናንተ እንኳን የማይጠበቀውን ነገር ብታደርሱብን አላህ በእኛ ላይ መልካም ሁኔታና ጸጋውን ለገሰ። እነሁ መየተቂ፣ መቼም ቁም ነገሩ አላህን የሚፈራና ወየስቢር፣ በሚደርስበት ፈተና የሚታገስና የሚያስተውል የሆነን ሰው እና الله لا يضيع اجر المحسنين እንዲህ አይነቶችን መልካም ፈሪዎችና በጎ አድራጊዎች እንዳ የታ የማያጠፋ በመሆኑ የውላችሁኛ ለጅ በቃን በማለት ነገሯቸው ማለት ነው። የዚህ ጊዜ በድንጋጤ መሬት ተሰንጥቆ ቢውጣቸው ምኞታቸው ሆነ። ሁሉም ተሸማቀቁ፣ አንገታቸውን ደፍተው ዝም አሉ። ከዚያ በኋላ ትንሽ ቆየት ብለው ያው ይቅርታ ቃል ለማቅረብ ሞከሩ። ቃሉ ተላ ለቀድ አተረከ አላሁ አለይና፣ እንዳልከውም በአላህ ይሁንብን ዩሱፍ አሉ። አላህ ስብሓነሁ ወተዓላ በእኛ መካከል አንተን ለታላቅ ደረጃ መርጦሃል አሉ። ወይንኩና ለካዲኢን፣ እኛ እንኳ በአንተ ላይ ማንም አረመኔ የማይሰራውን ግፍና በደል ብናደርስብህም አንተ ግን አላህ ስብሓነሁ ወተዓላ የሻለ መልካም እድል ከማገኘት ወደኋላ አላልክምና እኛ እርግጥ ተሳስተናል፣ አሁን ስህተታችንን ተረድተናል፣ ተቀብለናል። አንተ ግን በዚህ ደረጃ እንኳን የበቃ ደስ ይበልህ አሏቸው ይባል። የዚህ እሳቸው ደግሞ የተወለደ ሰው አይጨክንምና ሆዳቸው ራራ። ምናሉ? ቃል ላ ተስሪበ አለይኩም ልየውም፣ እንዳው ነገሩን ታሪክ ያነሳዋል እንጂ በዛሬ ዕለት እናንተን እኔ ልወቅሳችሁ አልፈልግም። ያለፈ አልፏል። ምንም ከኔ አሁን በኋላ ምንም የወቀሳ ቃል አትጠብቁ። በዚሁ እናቆመዋለን አሉ። የግፊሩላሁ ለኩም፣ በእኔ በኩል ያለው ልወቅስም አልፈልግም። አላህ ደግሞ በበኩሉ ይቅርታ እንደሚያደርግላችሁ ተስፋ አደርጋለሁ። አላህ ይማራችኋል። እንደውም አደረጉላችሁ። ወአርሐሙ ራሂሚን፣ አላህ መቼም ካዛኞች የበለጠ ሩሩ ነውና እሱን ጠቅኖ እንደማይጠቅንባችሁ ነው ይማራችሁ። እኔም ደግሞ እንኳን ሌላ ጥቃትና አጠፋ ያደርስባችሁ ቀርቶ ለወቅሳችሁ እንኳን ፈልግም በዛሬ ዕለት ከኔ ወቀሳ አይሰነዘርባችሁም አይዟችሁ አሉና አረጋጓቸው ማለት ነው። اذهبوا بقميص هذا فألقوه على وجه أبيك بصيرا وأتوني بأهلكم أجمعين. ولما فصلت العير قال عبدهم إني لأجد ريح يوسف لولا أن تفندون. قالوا تالله إنك لفي ضلالك القديم. فلما أن جاء البشير ألقاه على وجهه فارتد بصيرا قال ألم أقل لكم إني أعلم من الله ما لا تعلمون. قالوا يا أبانا استغفر لنا ذنوبنا إنا كنا خاطئين. قال سوف أستغفر لكم ربي إنه هو الغفور الرحيم. يذهبوا بكميس هذا إنا كهم بحالا انجري يهنن كميسين يعزنا ودع جراشو تملسو بمالت لا فاشو نبي الله يسو فألقوا على وجه آدي يهنن كميسين وزداشو عبات يسيس لايت آلو تالواشو የዚህ ለሲረን የነን ካሚስ ለሚያሸክ ግዜና ተወነቱን በሚነካው ግዜ ወዳውኑ አይኑ ተስተካክሎና ተገልጦ እንደሚመጣ ነው። ወቱኒ ቢአሊኩም ማጅማይን እና ሁሉንም በተሰቦቻቸውን ያባጅን ትውልድና ዝርያ ሁሉ ተጥላችሁ አምጡልኝ በማለት ራሳቸውን ስንቅ ፈጠው ሌሎችንም እንደረዷቸው ወታደሮች ጨምረው ላቋቸው ይባላል። እና እንግዲህ በጣም ብልህና አዋቂ ከመሆናቸው የተነሳ ዩሱፍ ልጅ ተገኘ ተብሎ በቃል ከተነገራቸው ድንጋጤ እንደሚገል ደስታም ይገላል ይባላል። እና ደንግጠው አደጋ ላይ እንዳይወድቁባቸው በስልታዊ መንገድ እንዲነገሩ አደረጉ በጥበብ ማለት ነው። እና በቃል የተነገራቸውን ውሃ ይችሉትም አሁን ግን ሽታቸውን ሰውነታቸውን የነካውን የለበሱት ልጅ ሳይሳጠው ነው የላኩላቸው። እና የልጃቸው ሽታ ማግኘታቸውን ሲያውቅ ሰውነታቸው ትንሽ እንደማመደዋል ማለት ነው። እና ይሄ ሽታ ልጄን ይስብስብን ይገታል ሲሉ የልጄ ነው እኮ ብሎ መናገሩ ጥሩ ስልት ነው ማለት ነው ያለማመዳል። በቀጥታ አባዬ ዩሱፍ እኮ የተገኘ ከተባለ ግን ብሎ ድርቅ ሊል ይችላል ማለት ነው። እና በዚህ መልክ ቀሚሱን ላኩላቸው። ቀሚሱን ከወሰዱና ያው ከሰጧቸው በኋላ ቀስ በቀስ አረጋግተውና አስረድተው ሲያደርጉ ራሳቸውን እና ሌሎችን የተከተሉ አባላቶች ሁሉ ጠቅለው ነጥለው እንዳመጡላቸው አዘዙ ማለት ነው። በዚያ በትዛዙ መሰረት ፈልጊ ተነሱና ተንቀሳቀሱ። ወለማ ፈሰለት ልዒር እነዚህ እህል የተጫኑ ግመሎቻቸው ተነስተው ተከተማው ሲወጡ ጊዜ ከግብፅ ሀገር ተነስተው ወደ ፈለስጢን ሲያመሩ ማለት ነው። ቃለ አቡሁም ገና እነሱ እዛ ሲንቀሳቀሱ አባትየው ያዕቁብ እስቲ ሁኖ ምናል እኒ ለአጅዱ ሪሐ ዩሱፈ ለውላ አን ቱፈኒዱን ወኝ ባትሉኝ ጉዳት በሉኝና በዛሬ ሁለት የልጄ የዩሱፍን ሽታ ይሰማኛል እንዳው እስከ ዛሬ አግኝቼው የማላቀውን ሽታውን አየሩ እያመጣ ያጉዴ ጀመረ። ጉዳት በሉ ባታጀሩኝ መቼም እኔ ያልኳቸው ነገር አይዋጥላችሁም ዛሬ ዩሱፍ ሽታ ደርሶኛል ብለው እስቲ መግለጫ ሰጡ ይባላል። ሰው እንግዲህ ሞኝ አትበሉኝና ብሎ አንድ ነገር ከተናገረ መጀመሪያውኑ አትበሉ ስላል አይባልም ነበር። እነዚህ ልጆች ግን ግርፍጦች ከመሆናቸው የተነሳ እንደገና ሊወርፏቸው ነው። ቃሉ ተላ ያውም በቃለ መሀል ላይ ያረጋገጡ በአላ ይሁንብን አሉ ኢነከ ለፊ ዶላሊከ ልቀዲም ምን ሞኝ አትበሉ ይችላለ እና አንተ ወትሮውኑ ቀደም ሲል ሞኝነቱ ተጠናውቶ ነበረ ከይሱ መጥፋት ጀምሮ አሁን በዛው በወትሮው ሞኝነቱ ውስጥ ይብስ እየተዘፈቅ ነው ያለው። ደግሞ ስንት ዘመናትና አመታት ያለፈው የጠፋ ልጅ ዛሬ ሽታው መጣልኝ ብለህ ስትናገር አንተ ሞኝ አልተባልክ ታዲያ ማን ሞኝ ሊሆን እንደፈልገው ነው አሏቸው ይባላል። ፈለማ አንጃል በሺር እና ያንን እንግዲህ የልጁ መገኘት ብስራት የሚነግረው ቡድን ሲመጣና አጠገባቸው ሲደርስ ጊዜ ታላቁ ወንድማቸው ነው ይባላል ቀሚሱን አሁን ይዞ የመጣው ያ ቀደም ሲል በሁለተኛው ዙር ልጅ ወንድሜን ካላገኘሁኝ ሀገር መግባት አልችልም የአባቴን ግንባር አላይም ያለው እሱ ነው ቀሚሱን ይዞ የመጣው ይባላል። ወትሮም ደግሞ እሳቸውን ተኩላ በላው ብለው ያንን የውሸት ደም ቀብተው ያመጡትን የደም ሻማ እሱንም የጠጠው ይኸው ሰውዬ ነበር ይባላል። የዛ ጊዜ ያንን የመልስ ጨርቅ ፊት ላይ ጥሌ ሀገር እንዳለበስኩት ዛሬ ደግሞ የብስራቱን ጨርቅ ፊቱ ላይ ጥሌ እንደገና አበጥረዋለሁ በማለት መጣ ይባላል። እና ልክ መጣና ጠሚሱን ብቻ እጅታቸው ላይ ጣል ሲያረገው አውቃ ኋላ ወጂ እጅታቸው ላይ ሲጥረው ጊዜ ፈርሰደ በሲራ ወዲያውኑ ለስድስት ዓመታት ያህል ከአገልግሎት ውጭ ሆኖ ጎዝቦ የቀረው አይናቸው በራ በቦክ ብሎ ተገለጠላቸው ይባላል። ቃል አለም አቁለኩም እኒ አለሙ ሚነላህ ማለት አለሙን ብዙ ተገኘ ምናምን ብለው ሳይጠይቁ ወይም እነሱ ተገኝቷል ብለው ሳይነግሯቸው በሽታው ብቻ ልጁ እርግጠኛ እንደተገኘ መሆኑን አወቁና እንደውም ወቀሳ ጀመሩ ማለት ነው። አለም አቁለኩም አላልኳችሁም ነበር አሉ እኒ አለሙ ሚነላህ ማለት አለሙን እናንተ የማታውቁትን ነገር ከአላህ በኩል እኔ አውቃለሁኝ ይሄ ልጅ ይጥራል ይሄ ነግሬያችሁ ነበር አሁን ቀደም በቁጥር 86 ላይ ተናግረዋታል ይችላል ወአለሙ ሚነላህ ማለት አለሙን ብለው አሁን ቀደም ይሄን ነገር ስነግራችሁ እናንተ እንቆቅልሽ መስሏችሁ ነበር እንዳልኩት ይሄው ልጅ የተገኘ አይደለም አሉ እሳቸው ተናገሩ እነሱ ተመናገራቸው በፊት ማለት ነው። ካላ እናንተ የማታውቁትን ምስጢር እንደማቅና ነገሩ ግን ለሰሚው ግራ ሆኖብኝ ልጅ አለ ብሎ ፍርት አድርጎ መንገሩ ከብዶኝ ነው እንጂ ልጄ እንዳለፈ ወጥሮን መሌናዬ ያቅ ነበረ አሁን ልጄ ተገኘ ይህም የልጄ ሽታ መሆኑን እርግጠኛ ነኝ አሉ ይባላል። አሁን ተገኘ እንኳን ደስ ያለ አሏቸው። ካሉ የአባና ከዚህ በኋላ እንግዲህ መሸነፋቸውን አወቁና አባታችን ሆይ አሉ እስተግፊር ለና ዝኑበና እኛ በወንድማችንም ሆነ በአንተ ላይ ከባድ ወንጀል ፈጽመናልና ጌታችንን ምህረት እንዲሰጠን እንለምንልን እና ኩና ፋጢን እኛ ሁልጫን ፍሰተኞች መሆናችን ተረጋግጦብናልና እባክህ ጌታ እንለምንልን በማለት ፊታቸው ወደቁ። ደቅናት ማለት ነው። አል ሰውፍ አስተግፍሩ ለኩም ረቢ እንዳላችሁት ጌታዬን ምህረት እንደምለምንላችሁ ነው እነሁ ወልገፉሩ ረሂም እሱ ምህረት ሰፊና አሩሩ ነውና በማለት እሳቸውም ስፋር እንደሚጠይቁላቸው ተስፋ ቃል ገቡ። ወዳውኑ ግን እንደ ዩሱፍ አላህ ይማራችሁ አላሏቸው ትንሽ እንዲጨነቁበት ቀጠሮ ሰጧቸው ማለት ነው። ይህ ቀጠሮ የሰጡበት ምክንያቱ አንደኛ ወከል ሲጃባ ለመጠበቅ ይባላል። በሁለተኛ ደረጃ ደግሞ እነሱ በወንጀለኝነታቸው ትንሽ እንዲጨነቁና ተቀባይነት እንዲያገኙ ለማድረግ ነው። እዚህ ላይ የልጁ መገኘት ብስራት ሲደርሳቸው የአላህ ረሱሎች መቼም ከሁሉም በፊትና ከማንም በላይ የዲን ጉዳይ ነውና የሚያስጨንቃቸው ለመሆኑ ልጄ በምን ሁኔታ ነው የተገኘው ብለው ጠየቁ ይባላል። እሱማ በግብፅ ሀገር ለብሶ ዙፋን ዘርግቶና ዘውድ ደፍቶ ትልቅ ባለማዕረግ ሆኖልሃል አላቸው። እኔና ስልጣን ምን አገናኘን? ስለ ስልጣን አይደለም ጭንቄና የዲኑ ጉዳይ ነው የምጠይቃችሁ። ሙስሊም ነው አሉ ይባላል። ከሙስሊም ሙስሊም በጣም የታወቀ ታላቅ ሰው ነው እንጂ አሏቸው። አልሐምዱሊላህ እንግዲህ ዲኑንም ህይወቱንም ጠብቆ ለጌታ ደረሰልኝ ለጌታ የምስጋና ይድረሰው በማለት አጠቃለሉ።